ሕይወት ሽሮ የሚያደርግ አዲስ በደልን ሊያስወግድ ፈጽሞ ኃይል ያለው የጌታ ኢየሱስ ያክብር ደሙ ነው። ደሙ ኃይል ጎልበቴ፣ ደሙ ስር መሰረቴ፣ ደሙ ሆነኝ ብቃቴ፣ ደሙ መድኃኒቴ። ደሙ ኃይል ጎልበቴ፣ ደሙ ስር መሰረቴ፣ ደሙ ሆነኝ ብቃቴ፣ ደሙ መድኃኒቴ። ኪዳን ላይሻር ሊፋግሊ ደመሰስ ከቶ እንዳይሞክር ስለገባው ጠላት በደም ተማምኖ ሊገድለኝ ሊያጠፋኝ ጥርሶቹን አሽሎ ወደ እኔ ሲመጣ በራሱ ተማምኖ የኔ ጌታ ኢየሱስ በኔ ቦታ ሆኖ የደሜን ቃል ኪዳን በደሙ አንክሮ ሕይወት ሆነልኝ ነውሬን ሸፍኖ ደሙ ኃይል ጎልበቴ ስር መሰረቴ ደሙ ሆነኝ ብቃቴ ደሙ መድኃኒቴ ደሙ ኃይል ጎልበቴ ደሙ ስር መሰረቴ ደሙ ሆነኝ ብቃቴ ደሙ መድኃኒቴ ያት ልክ ማሰሪያ እንዲሆን ይሰው ነበር የእንስሳቶች እንደም አቀም ያለውማ ይስር ይለታል መስዋዕት የሌለው እያነባ ይኖራል አለ ግን በሰማይ የድሃ አደጋባት የሚራራ ሁሌ ለልጆቹ ሕይወት መቅረብ እንዲችሉ ፊቱ በኩልነት ታሪክ ያየረ እሱ ሆነ መስዋዕት ደሙ ኃይል ጎልበቴ ስር መሰረቴ ደሙ ሆነኝ ብቃቴ ደሙ መድኃኒቴ ደሙ ኃይል ጎልበቴ ደሙ ስር መሰረቴ ደሙ ሆነኝ ብቃቴ ደሙ መድኃኒቴ ሸሞትን መልአክ የእስራኤል ሰፈር ከቶ እንዳይታወቅ የተነገረውም እንደዚህ እኮ ነው ደንበር ላይ ካለ ትቶ እንዲያልፍ ነው አዎ በኔ መንደር መታወክ አይሆንም አሳልፎ አይሰጠኝ የኢየሱስ ደሜ ዛሬም ተማምኜ ኮራ ብዬ ዳለው በደም ነው የገዛን ዋጋ የውድ ነው ደሙ ኃይል ጎልበቴ መሰረቴ ደሙ ሆነኝ ብቃቴ ደሙ መድኃኒቴ ደሙ ኃይል ጎልበቴ ደሙ ስር መሰረቴ ደሙ ሆነኝ ብቃቴ ደሙ መድኃኒቴ ደሙ ኃይል ጎልበቴ ደሙ ስር መሰረቴ ደሙ ሆነኝ ብቃቴ ደሙ መድኃኒቴ ደሙ ስር መሰረቴ ደሙ ሆነኝ ብቃቴ ደሙ መድኃኒቴ